ሌላ ነገር ታገስ ብትለኝ ጠብቃለሁ እስኪ ሆንልኝ ግን አባቴ ለክብር ነገር ብልውና ውሎ ለማደር ችኮ ልቤ ልቤ ሊያገኝ እንዴት ኢየሱስ ቢያዘ ናፍቆቴ ነይ ሁሊያ ሮቴ አንተን ማየት ከረገገቴ ችኮ ልቤ ልቤ ሊያገኝ እንዴት ኢየሱስ ቢያዘ ናፍቆቴ ነይ ሁሊያ ሮቴ አንተን ማየት ከረገገቴ አምላክህን አሳየኝ ሚሉን ክብሩ የታል እስኪ አሳወቀን ወዴት ልበለየት ጋነ ውዴ በእኔ ዘመን ይረፍ ትውልዴ ከእኔ ውጪ የትማ ጠቁም በእኔ ላይ ነ እስኪ ሁሉም ወዴት ልበለየት ጋነ ውዴ በእኔ ዘመን ይረፍ ትውልዴ ከእኔ ውጪ የትማ ጠቁም በእኔ ላይ ነ ኢየሱስ አይኔ ብርቱ አድልህ ኢየሱስ ውስጤራበ እስከምነካ ኢየሱስ እኔ አልችልም መኖር ካለዚያ ኢየሱስ በሌለበት ክብር ልውና ኢየሱስ አይኔ ብርቱ አድልህ ኢየሱስ ውስጤራበ እስከምነካ ኢየሱስ አኔ አልችልም መኖር ካለዚያ ኢየሱስ በሌለበት ክብር ልውለ የጭንቅ ነው ስጠፋ ውዴ የውስጤን መጣላት ሰብስቤ ቢነግርልኝ የልቤን ጩኸት የጥማቴን የረሃቤን እስከ መቼ እንዲሁ በልማድ ያሰለቸን ሲደግም ትናንት ብዙ ክብር በሱ ልወና አዲስነት በየማለደ እስከ መቼ እንዲሁ በልማድ ያሰለቸን ሲደግም ትናንት ብዙ ክብር በሱ ልወና አዲስነት በየማለደ ኢየሱስ የነካው ሰው ኢየሱስ ባይኑ ያየ ሰው ኢየሱስ የገባው ሰው ኢየሱስ ባይኑ ያየ ሰው ለሌላ ነገር መኖር አይችልም ለሌላ ነገር መኖር አይችልም ለፈለገው ነገር መኖር አይችልም ለፈለገው ነገር መኖር አይችልም ኢየሱስ የነካው ሰው ኢየሱስ ባይኑ ያየ ሰው ኢየሱስ የገባው ሰው ኢየሱስ ባይኑ ያየ ሰው ለሌላ ነገር መኖር አይችልም ለሌላ ነገር መኖር አይችልም ለፈለገው ነገር መኖር አይችልም ለፈለገው ነገር መኖር አይችልም